teria uti ndeme yetewe dedu unache beke doskare memfese yekedeskache itai hoy memekde Malewim zufane Sigreti krebele Sigreti krebele Kibur dengi avuç Yavan lijoç Bebegu deme tevaccu sevuç Bitemek besleme hon tanzu Mader ya honulet lene gusu Mader ya uci Endemen yetevi dedu na çeceğim Beke düz kalim በመንፈስ ይቀደስካቸው ጌታይ ሆይ በመቅደስህ እፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ባለማላፍ እርካታ ያጡ ዝናይን ሰምተው ከሩቅ የመጡ በኃጢያን ድንኳን ከሚቀመጡ ባንተ ማደሪያ መጣ ለመረጡ ማደሪያ ውጪ እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታይ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ጓዳዎች ክቡር ነገሮች ትከምረዋል የሰማይ ሀብቶች በመብራት በዘይትህም ቅባቶች እጅግ ደመቁ ያንተ ልጆች ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታይ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ካህናቶች በመለከቶች መዘምራን በዜማ ቀዎች በአንድነት ቃና ወጣ ድምፃቸው ከፍ አደረጉ በመስጋናቸው ማደሪያ ውጪ እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታይ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብልህ Vigre tigre belle. E dell'anima vi umere tu, le oligo vengene, becerine tu, Itale hizbu sette mogesu, yamlaki kibir molla megdesu. Mareria uji, demen, yitibidu nacheu, egedus gale, bemenfesihim, yegedus gacheu. Itaioi bemegde se efe male wimtufane segreti crebelle segreti crebelle.